ድንግል ማርያም እመቤቴ ዋሴ ነሽ ለሕይወቴ ደጋግሜ ስጠራሽ አይዞ በይ ልጅሽ ድንግል ማርያም እመቤቴ ዋሴ ነሽ ለሕይወቴ ደጋግሜ ስጠራሽ አይዞ በይ ልጅሽ ስማ ወልድ መንፈስ ቅዱስ አሐዱ አምላክ ማክሰኞ የሚጸለይ አምላክን የወለደች የእመቤታችን የድንግል ማርያም ምስጋና ሁለተኛ ክፍል። ድንግል ማርያም ስምሽን ስጠራ እታደሳለሁ እመቤቴ በደስታ ተውጬ መስታለሁ ድንግል ማርያም እመቤቴ ዋሴ ነሽ ለሕይወቴ ደጋግሜ ስጠራሽ አይዞ በይ እኔ ልጅሽ ማርያም ስለ ብዙ ነገር እየተጨነኩ እመቤቴ ተስፋ እንደሌለው አላማ ቢሱ ድንግል ማርያም ወደ እኔ ቅረቢ። የመመኪያችን ዘውድ የድህነታችን መጀመሪያ የንጽህናችንም መሰረት እኛን ስለማዳን ሰው የሆነ የእግዚአብሔርን ቃል በወለደችልን በድንግል ማርያም ተገኘልን። ሰው ከሆነ በኋላም ፍጹም አምላክ ነው። ስለዚህ በድንግልና ወለደችው። ድንቅ የሆነ የመውለዷን ችሎታ የማይመረመር ሊነገር የማይቻል ነው። ቅድስት ሆይ ለምኝልን። በርሱ ፈቃድ በአባቱ ፈቃድ በመንፈስ ቅዱስም ፈቃድ መጥቶ አዳነን። በድንግልና ፍጽምት የሆንሽ ማርያም ሆይ የድንግልናሽን ምስጋናና ክብር ታላቅ ነው። እግዚአብሔር ከአንቺ ጋር ቢሆን ባለሟልነትን አግኝተሻልና ያዕቆብ ከምድር እስከ ሰማይ ደርሳ እግዚአብሔር መላእክት ሲወጡባት ሲወርዱባት ያያት መሰላል አንቺ ነሽ። ቅድስት ሆይ ለምኝልን። ሙሴ በነደ እሳት ሳትቃጠል ያያት ዕፅ አንቺ ነሽ። ይኸውም መጥቶ በማኅፀንሽ ያደረ እግዚአብሔር ልጅ ነው። የመለኮቱ እሳትነት ሥጋሽን አላቃጠለውምና ቅድስት ሆይ ለምኝልን። ዘር ያልተዘራባት እርሻ አንቺ ነሽ። የሕይወት ፍሬ ከአንቺ ወጣ። ዮሴፍ የዋጃትና የከበረ ዕንቁን ያገኘባት ሳጥን አንቺ ነሽ። ይኸውም መድኃኒታችን ኢየሱስ ክርስቶስ ነው። በማኅፀንሽ አደረ፣ በዚህ ዓለምም ወለድሽው። ቅድስት ሆይ ለምኝልን። ዘርን አስቀርልን እመቤቴ፣ እንደ ሰዶም ሰዎች ከመሆንም ዳንሁ። ድንግል ማርያም ከመስተማመለት ስለሆንሽ መርከቤ እመቤቴ ድንግል ማርያም እመቤቴ ዋሴ ነሽ ለሕይወቴ ደጋግሜ ስጠራሽ አይዞ በይ እኔ ልጅሽ ድንግል ማርያም እመቤቴ ዋሴ ነሽ ለሕይወቴ ደጋግሜ የመላእክት ደስታቸው የሆነ ጌታን ይወለድሽ ሆይ ደስ ይበልሽ የነቢያት ዜናቸው ንጽህት ሆይ ደስ ይበልሽ እግዚአብሔር ካንቺ ጋር ቢሆን ባለሟልነትን አግኝተሻልና ደስ ይበልሽ የዓለም የሰው ሁሉ ደስታ የሆነ የመላእክቱን ቃል ተቀብለሻልና ደስ ይበልሽ ዓለም ሁሉን የፈጠረ ጌታን ይወለድሽ ሆይ ደስ ይበልሽ ቅድስት ሆይ ለምኝልን በሚገባ ያምላክና ተብለሻልና ደስ ይበልሽ የዮሐን መድኃኒት ሆይ ደስ ይበልሽ ፍጥረቱን ሁሉ የሚመግበው እሱን ጥታሽን አጥብተሽዋልና ደስ ይበልሽ የዮሐን የጻድቃን ሁሉ እናታቸው ቅድስት ሆይ ደስ ይበልሽ ትለምኝልን ዘንድ ወደ አንቺ እናንጋጥጣለን ቅድስት ሆይ ለምኝልን ድንግል ሆይ ቅድስት ሆይ ጌታን ይወለድሽ ሆይ እኛን ለማዳን ድንቅ ምስጢር ተዋህዶ ባንቺ ቢደረግ ንጉሥን ወልደሽልናልና ፍጥረታትን በልዩ ልዩ መልክ የፈጠረ የእርሱን የገናንነቱን ነገር ፈጽመን መናገር አይቻለንም እና ዝም እንበል ቅድስት ሆይ ለምኝልን ከመስተማመለት ስለቦሽ መርከቤ ደብረ ሲና የወረደ ለሙሴ ግን የሰጠ የተራራውን ራስ በጽጋግ በጢስ በጨለማ በነፋስ የሸፈነ ፈርቶ የቆሙትን በነጋሪቶች ድምጽ የገሰጸ የአባካላዊ ቃል ነው ቅድስት ሆይ ለምኝልን በትህትና የተነገርሽ ተራራ ሆይ ይኸውም ወደ አንቺ የወረደው ነው ሰው የወደደ እርሱ ያለምን ለወጥ በአንቺ ሰው ሆነ እንደኛ በሚነገር ሥጋ ፍጹም ሆኖ አምላክ በመንፈስ ቅዱስ በማኅፀኑ አደረና ፍጹም ሰው ሆነ አዳምን ያድነው ዘንድ ኃጢአቱንም ያሰርይለት ዘንድ በሰማያት በሰማያዊ ማዕረግ ያኖረው ዘንድ በቸርነቱና በይቅርታው ዛት ወደ ቀድሞ ቦታው የመልሰው ዘንድ ቅድስት ሆይ ለምኝልን የድንግልን ገናንነቷን ሊናገሩት አይቻልም ጌታ መርጧታልና የሚቀርበው በሌለ ብርሃን ውስጥ የሚኖር እርሱ መጥቶ አደረባት ዘጠኝ ወር በማኅፀኑ አደረ የማይታይና የማይመረመር ታይቶ የማይታወቅ እርሱን በድንግልና ወለደችው ቅድስት ሆይ መርከቤ እመቤቴ አሁንም ነይልኝ ልረሽ በሕይወቴ ድንግል ማርያም እመቤቴ ራሴ ነሽ በሕይወቴ ደጋግሜ ስትራሽ አይዞ በይኔ ልጅሽ ድንግል ማርያም እመቤቴ ራሴ ነሽ ነቢዩ ዳንኤል ያየው ያለ እጅ ከረጅም ተራራ የተፈነቀለው ያ ደንጊያ ካብ ዘንድ የወጣው ቃል ነውና መጥቶ ያለ ወንድ ዘር ከድንግል ተወልዶ አዳነን ቅድስት ሆይ ለምኝልን እንደ ንጹሕ ጫፍ ሆነሽ የሃይማኖት መገኛ ነሽ የቀናች የቅዱሳን አባቶቻችን ሃይማኖታቸው ነሽ አምላክን የወለድሽና በድንግልና የታተምሽ ንጽህት ሆይ የአብን ቃል ወለድሽልን ኢየሱስ ክርስቶስ እኛን ለማዳን መጣ ቅድስት ሆይ ለምኝልን የከበርሽ ጌታን ይወለድሽ ወይ የማይታይ ቃልን የተሸከምሽ የብርሃን እናቱ አንቺ ነሽ። እሱን ኮለድሽ በኋላ በድንግልና ኖረሻልና በፍጹም ምስጋና ያገኑሻል ቅድስት ሆይ ለምኝል። ድንግል ማርያም እመቤቴ ራሴ ነሽ የአብ ቃል እናቱ ንጽሕት ድንግል ሆይ ስለ አንቺ የሚነገረውን ነገር መናገር የሚቻለው ምን አንደበት ነው? ኪሩቤል ለሚሸከሙት ንጉሥ ዙፋን ማደሪያ የሆንሽ የተከበርሽ ሆይ እናመሰግንሻለን። የጌታችን የኢየሱስ ክርስቶስ እናቱ መልካሙ አርግብ ሆይ ስምሽን በልጅ ልጅ እንጠራለን። ቅድስት ሆይ ለምኝልን። እናትና ገረድ ማርያም ሆይ ደስ ይበልሽ የታቀፍሽውን መላእክት ያመሰግኑታልና ኪሩቤልን በፍርሃት ይሰግዱለታልና ሱራፊልም ያለማቋረጥ ክንፋቸውን ዘርግተው የሚመሰገን ንጉሥ የክብር ባለቤት ይህ ነው፣ በይቅርታው ብዛት የዓለምን ኃጢአት ያሰሪ ዘንድ የመጣው ይህ ነው ይላሉ። ቅድስት ሆይ ለምኝልን። የማክሰኞ ውዳሴ ማርያም ተፈጸመ። የልጇም ቸርነት ከወዳጇ ከወልደ ማርያም ከወለተ ገብርኤል ጌታም በደሙ ከቀባቸው ከሕዝበ ክርስቲያኑ ጋር ለዘላለሙ ይኑር አሜን። ድንግል ማርያም እመቤቴ ዋሴ ነሽ ደጋግሜ ስጠራሽ አይዞ በዬ